ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል? ሰላምታችን ከያላችሁበት ድረሳችሁ ያልን። ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። እንሆ ታዲያ ፕሮግራማችንን ለማድመጥ እንዲያመቻችሁ ከወዲሁ እናስታውቃችኋለን። ቀዳሚው ዜና ይሆናል። ከዜና በመቀጠል ከአቶ ሉቤ ብሩ ጋራ የተደረገ ቃለ ምልልስ ይኖረናል። እንዲሁም ሙዚቃዎች አሉን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፈስባት ፍቅር ሁሉም የሞላባት የወግ ባህል ጉያ የሰው ልጅ ማረፊያ ውብና ቶሮ ሰላም ጤና ይስጥልኝ። እንደምንላችኋል ዜና እናሰማለን። ኦፒዶ 23ኛ አመቱን የክብረ በዓል በዝግ አዳራሽ እንዲያከብር መወሰኑ ተካወቀ። የውያኔ ተለጣፊ የሆነው ኦፒዶ በዝግ ስብሰባ አዳራሽ እንዲያከብር መወሰኑ ከፍተኛ የኦፒዶ ባለስልጣናቶችን አስቆጥቷል። ኦፒዶ ካድሮች ከህዝብ ጋር ተገናኝተው ክብረ በዓላቸውን እንዳያከብሩ በውያኔ የተነሳው ሴራ እጅግ ያበሳጫቸው የኦፒዶ ባለስልጣናቶች ከህዝብ ጋር ተገናኝተው በዓላችንን እንዳናከብር ሆን ብለው ያደረጉት ሴራ ነው ሲሉ ተቃውመዋል። የውያኔ መንግስት አዲስ የስልጣና መረብ በመዘርጋት የቤተመቤቶችን ለሁለት ወራት ስልጣና ወደ ጦላ የጦር ማሰልጠኛ ካምፕ ለማስገባት እንዳቀደ ታውቋል። እነዚህ ሴቶች የስልጣኞች ከመጋቢት 7 2005 ጀምሮ ወደ ካምፕ እንደሚገቡ የተገለጸላቸው ሲሆን በካምፕ ውስጥ የሚቆዩት የደንብ ማሰልጠንና የደንነት ኮርስ እንደሚሰጣቸው ታውቋል። እነዚህ ሴቶች ከተለያየ ክፍለ ከተማ የተወጣጡ ሲሆኑ እድሜያቸው ከ35 እስከ 50 ዓመት የሚጠጋ እንደሆነ ለማወቅ ተችሏል። ባራት አለ የተመሰረተ ጥቅም በመቀበል የጉምሩክ ፎርማሊቲ ያልተሟላ ቀይዘው በመገኘት ጨምሮ 23 የወንጀል ክሶች ተመስርቶ የነበረው 21 የአክሲዮን ማህበር ኃላፊዎች ላይ ባለፈው ሰኞ በ21 ክሶች ጥፋተኛ ተባሉ። በተጠረጠሩባቸው የወንጀል ክሶች ጥፋተኛ የተባሉት ፈርቀዳጅ የሪል ስቴት መሆን የሚታወቀው አያት አክሲዮን ማህበር ከፍተኛ ባለድርሻ መስራቾችና ስራ አስኪያጆች ላይና የቦርድ ሰብሳቢ አቶ አያሌው ተሰማ፣ የማህበሩ የፋይናንስ ኢንቨስትመንት ዳይሬክተር ዶክተር ማሃሪ መኮንን፣ የፋይናንስ ዋና ኃላፊ አቶ ጌታቸው አጎናፍር ላይ ነው። የጥፋተኝነት ውሳኔ ያስተላለፈው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 8ኛ ወንጀል ችሎት ነው። ማህበሩ ኃላፊዎች ላይ ክሱን የመሰረተው የኢትዮጵያ ገቢዎችና የጉምሩክ ባለስልጣን አቃቤ ሕግ ባቀረባቸው 23 ክሶች ውስጥ 21 ላይ ያቀረባቸው 14 የሰዎች ምስክርና የሰነድ ምስክሮች አንዱ ክሱን ያስረዳለት በመሆኑ ግልጽ በፍርድ ቤቱ ሰፋ ያለ የፍርድ ትንታኔ በመስጠት ችሎቱ አሰምቷል። ለሶስት አመት የቆየው ፍርድ አቤቱታ ከሳሽና ተከሳሽ ክርክር ሲያደምጥ የቆየው ጥፋተኛ የተባለው ተከሳሾች 28 የተለያዩ ሙያ ያላቸውና 45 ሰነዶች መከላከያ ምስክሮችን በመመርመር ግልጽ በሆነ የአቃቤ ክሶች ላይ ማስተባበል ባለመቻላቸው ውሳኔ ተሰጥቷል። ፍርድ ቤቱ ጥፋተኛ የተባሉት ማህበር ኃላፊዎች ቅጣት ማቅለያ እንዲሁም የከሳሾች የኢትዮጵያ ገቢዎችና የጉምሩክ ባለስልጣን አቃቤ ሕግ የፍርድ ሐሳብ እንዲያቀርቡ ለመጋቢት 20 2005 ተለዋጭ ቀጠሮ ሰጥቷል። አዲስ አበባ ዙሪያ ያሉ የኦሮሚያ ክልሎች ወደ አዲስ አበባ ከተማ እንደሚጠቃለሉ አቶ ኩማ ደመክሳ ተናገሩ። እነዚህ አካባቢዎች የኢንዱስትሪ አካባቢ በመሆን በመምጣታቸው ወደ አዲስ አበባ መጠቃለል አለባቸው ይበሉ እንጂ የወያኔ የኦሮሚያ ክልል ባለስልጣናቶች እንደተናገሩት እነዚህ አካባቢዎች ከፍተኛ ገቢ ስላላቸው ለመቀራመት የታቀደ ሴራ ነው ሲሉ አጥብቀው ይቃወማሉ። ወደ አዲስ አበባ ክልል የሚጠቃለሉት ሱሉልታ፣ ሰበታ፣ ሆለታ፣ ሰንዳፋ፣ ዱከም ወደ አዲስ አበባ ከተማ ይጠቃለላሉ ሲሉ አቶ ኩማ ደመክሳ ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። Oh, no, no, no. ተከበራችሁ አድማጮቻችን እንደምን ሰንብታችኋል? ያው እንደተለመደው የኢንተርቪው ፕሮግራም አለን። ዛሬ ኢንተርቪው የምናረጋው ወይም የምንወያየው ከአቶ ሉቤ ብሩ ጋራ ይሆናል። በዚህ በጀመርነው ዜማ ቆይታ እናረጋለን። መልካም ቆይታ። ዜማው ድምጻዩን ክለብ እናመሰግናለን። ወጣትነት የነብርጣት ነው የሚባለው አቶ ሎቤ እንግዲህ ወጣቱ ቃል ኪዳኑን ያደሰ ይመስላል። ችግርም መከራም ቢበዛ ከትግልና ከነጻነት ወደኋላ የሚመለሰን የለም እያለ አቀንቀኗል። በቅድሚያ ለቃለ መጠየቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ አቶ ሎቤ ብሩ። እኔም አመሰግናለሁ አንዳንድ ሀሳብ ለማወርወር እንድችል አንተም ሬዲዮ ስለፈቀድክልኝ በጣም አመሰግናለሁ። ደግሞ አድማጮችንም አመሰግናቸዋለሁ። መልካም አቶ ሎቤ ብሩ፣ እንግዲህ ወደ ውይይታችን እናመራለን። ምናልባት ጉንፋን ስለያዘኝ ድምጽ ብዙ ላይሰማ ይችላል፣ ይቅርታ ጠይቃለሁ። መልካም አቶ ሎቤ ብሩ፣ እንግዲህ እንደሚታወቀው የወያኔ መንግስት በኦሮሞ ህዝብ ላይ ያነጣጠረ የጭቆና መረብ ዘርግቶ የኦሮሞ ልጅን በየበለጠ እያጠቃ ይገኛል። ለምሳሌ በስለላው በእስርም ሆነ በማፈናቀል ከቤት ከመሬት የተለያየ ነገሮችን በደሎች እየፈጸመ ይገኛል። ምክንያቱ ምን ይሆን ይላሉ? ለምን ኦሮሞ ላይ ያነጣጠረ? ለተለያየ ብሔረሰቦች ዛች ሀገር ላይ ስላሉ ከዛ ተለይቶ ኦሮሞን ማጥቃት ዘመቻ እያካሄደ ያለው ለምን ይመስሎታል? ብዙ በተርታ ይደረግ ብዙ ምክንያቶች አሉት። ወያኔ በአሁኑ ጊዜ የሚቀናበት ነገር አለ። ልክ እንደ ከዚህ በፊቱ ምኒልክና ሌሎቹ ይመለከቱት የነበረው የኦሮሚያን ጮማ መሬት፣ የኦሮሚያን ወንዛ ወንዞች፣ ኦሮሚያ የምታፈራውን እላዋ ላይ የሚበቅለውን በውስጧ ደግሞ ተቆፍሮ የሚወጣውን እንደነ ማዕድን፣ እንደነ ወርቅ፣ ብር፣ ብረት ይህንን የመሳሰሉትን እነዚህም በሙሉ በአብዛኛው የዛሬ ኢትዮጵያ ኢምፓየር ውስጥ የማይገኙ ናቸው። በተለይ በሰሜን በአበሲኒያ የታወቀው ሀገር ትግራይ እምብርት የሆነችበት ግዛት በዚያ አካባቢ ይህ ነገር በፍጹም እንደ ህልም ይታያቸው ነበረ ለብዙዎቹ። ከመሬት ከኦሮሚያ መሬት ይህ መውጣቱን ብዙዎቹ አያውቁም። ይህ በትምህርት ቤት የተማሩት የሚጎመጁት የኦሮሚያን ለማግኘት ከጥንት ጀምሮ በጭንቅላታቸው ውስጥ የነበረ በተለያየ መንገድ ይህንን የኦሮሞን ሀገር ለመውሰድ የታቀደ ነው። ከጥንት ጀምሮ ያለ ነው። በማርክሲዝም ሌኒኒዝም የተባለ አይዲዮሎጂ ያውም አበሻ ያውም ፊደል ያውም ዘራፊ ተመልሶ ማርክሲዝም ሌኒኒዝም የሚባለው የሶሻሊስት አይዲዮሎጂ ይዣለሁ ያለው የድሮ ታክቲክ ኦሮሞ አገሬ ነው የሚለው አገር እንዳይኖር ነው። ኦሮሞ አገሬ ነው የሚል አገር ካለ ለነጻነቱ ይዋጋል። ያንን በግፍ በጠበንጃ ኃይል ያዝነውን ኦሮሞ ይወስዳል መልሶ የራሱን ሀገር ነጻነቱን ያገኛል። ስለዚህ ምክንያት የሚያዋጣን በፊውዳሊዝም ስርዓት ላይ ዝም ብሎ ከቆየ ከአሁኑ እንደምናየው ቁጥራቸው በፓርላማ እየበዛ ነው። ይህ መጨረሻ ላይ በማጆሪቲ ሆኖ መሬት ባላቸው ነፍጠኞች ላይ ትልቅ ችግር ይመጣል። ከሀገራችን ውጡ የሚባልበት ቦታ ይደርሳሉ። የራሳቸው ሰዎች በፓርላማ ውስጥ ይበዛሉ። የራሳቸው ሰዎች በወታደርነት ውስጥ በተለይ በከፍተኛ ዝቅተኛ በኮሎኔልና መቶ አለቃ ሻለቃ ደረጃ ያሉት እየበዙ እያደጉ ይሄዳሉ። ይቺ ሀገር የኛ ሀገር ልትሆን አትችልም። አንደኛ የሚሊተሪ ሁኔታው ጨርሶ መለወጥ አለበት። ሁለተኛ ደግሞ የመሬት ሁኔታው መለወጥ አለበት። ሶስተኛው የፌደራል መንግስት መውደቅ አለበት። እንደዚህ ሲሆን በሶሻሊዝም ስም አሁንም ሰርቫይቭ እናደርጋለን ነው። ይህ ነው መሰረቱ። የነፍጠኛ ማርክሲዝም ሌኒኒዝም ብዙ ነገር ያወሩት ይሄ ነው። ይህ ነው እንብርቱ። ግን ብዙዎቹ ኦሮሞዎቹ ኦሮሞ እስካሁን መሬት የለውም፣ ነፍጠኛን መሬት የሚያሳጣ ከሆነ ይሄ ይሻለናል ነው እንጂ ይህ ይገባናል በሚል መልክ አይደለም። ከነሱ ጋር ተባብረው ብዙም የግንባር ቀደምትነት ስራ ሰርተው ህይወታቸውን ለሚያምኑበት አሳልፈዋል። እንግዲህ ከዛን ጊዜ ጀምሮ በጣም የተወሰኑ የኦሮሞ የተማሩ ጥቂት የተወሰኑ ሰዎች በተለያየ መንገድ ይህንን የአበሻ ተንኮል ገብቷቸው እነሱም የራሳቸውን ኦርጋናይዜሽን የራሳቸውን መሰብሰብና አረ ይህ ነገር እንዴት ነው ብሎ መጠያየቅ ጀመሩ። እንዲህ ማለቴ እንግዲህ ከሱ በፊት በነዋቆ የሚመራው የነጻነት ተዋጊዎች በባሌ መኖራቸውን የመጫት ሁለማ ንቅናቄ በጠቅላላው ኦሮሚያ ሀገር ውስጥ እንደ እሳት ማቀጣጠሉን ይህ ሁሉ መሬቱን አለፍልሶላቸው የኦሮሞ ተማሪዎችን ጥያቄ እንዲጠይቁ አደረገ። ይህ የማርክሲዝም ሌኒኒዝም የሚባለው ወይም ሶሻሊስት ኦሮሞ አድቫንቴጁ ምንድን ነው፣ ዲስአድቫንቴጁ ምንድን ነው በሚል ሰበብ በዚህ ብዙ ከተነጋገሩበት በኋላ ኦሮሞ የራሱን ነጻነት እንደሚያስፈልገው ኦሮሞ በሁሉ ነገር ራሱን እየቻለ ነው፣ ኦሮሞ ባለው ሀብቱ እንኳን ለሱ ለካሌ ለሌሎቹ ተርፎ ሌሎቹን ለማኖር ችሏል፣ ስለዚህ ኦሮሞ ነጻነት ያስፈልገዋል በሚል ኃይል ተነስቶ የኦሮሞ ነጻ አውጪ ግንባር ተፈጠረ። እንግዲህ ከሱ በፊት ብዙ ስቴፖች አሉ፣ እነሱን ሁሉ ወደ ኋላ ትቼ ነው እዚህ ጋር ደረሱ። ነጻ አውጪ ግንባር ተፈጠረ። ይህ የኦሮሞ ነጻ አውጪ ግንባር ዝም ብሎ ነጻ አገሩን ነጻ ማውጣት ሳይሆን አገሩን ከጠላት ለመከላከል መሬቱን ከጠላት ለመከላከል ያለውን ሀብት ያለውን ህዝብ በሙሉ አንከብክቦ ለማኖር ነው እንጂ የራሱ እንዲቡጫጨቁት በተለያዩ የባለ ሀብቶች በዓለም ላይ ያሉት ባለ ሀብቶች አገራችን እንድትቦጫጨቅ አልነበረም። እነዚህ ቅድም የነገርኩት ሰዎች አሁን አድገው ማርክሲስት ሶሻሊስት አልባኒያኒስት የነበሩት ጮመው መሬት መርገጥ ሲጀምሩ ዴሞክራሲ ነን ማለት ጀመሩ። ይህም አፍሩ ሰዎች ናቸው እና ዴሞክራሲ ሆኑ። በማንኛውም ጊዜ ሲያመቻቸው አበሾች የሚለወጡ እንስስት ናቸው። ዛሬ ከአንተ ጋር ከዛሬ ከሚቆሙት ከሚሰብኩት ነገ ሌላ በሌላ መልክ ስብከቱን ይቀጥላሉ። በመዋሸታቸው የማፉ ናቸው። በዚህ ምክንያት ነው ዛሬ ወያኔ ራሷ የተናገረችው ስልጣን በመያዝ የተናገረችው ሌላ፣ ዛሬ የሚሰራ በኦሮሞ ህዝብ ላይ ሌላ ነው። የኦሮሞን ህዝብ ማደየት አንዱ ከጥይትና ከጦርነት የበለጠ መሳሪያቸው ነው። የኦሮሞን ህዝብ የሚበላ ማሳጣት ኦሮሞ ሳይፈልግ ለመለመን ወደ ከመሬቱን ትቶ ወደ ከተማ እንዲጓዝ ያደርጋል። አንዴ ከተማ ሄዶ በልክስክስ ኩልነትና በተለያዩት አነስ ባሉት ከእጅ ወደ አፍ በማትበቃ ስራ ላይ ከተሰማሩ እዚያው በበሽታና በተለያየ ሁኔታ በቀላሉ ያልቃሉ። ይህ አንደኛው እንትን ነው፣ ዘዴያቸው ነው። የኦሮሞን ህዝብ መሬት አሳጥቶ ለጊዜው ለአንድ 3-4 ወር የሚጠጣውን አረቄ የሚጠጣውን ፍራንክ ሰጥቶት ከዛ በኋላ እንግዲህ ወደሚያዋጣ ሂድ ሲባል እነዛ ሰዎች በየከተማው ነው የሚገኙት። ገንዘባቸውን የጨረሱ አሁን የት እንዳሉ አልቋል፣ ወይንም በጣም ኃይለኛ የጉልበት ስራ እየሰሩ ለዕለት ጉርሳቸው ይኖራሉ። ይህ እንግዲህ ህዝቡ መሬቱ ላይ ከተቀመጠ ለመሬቱ ይዋጋል። ህዝቡ መሬቱ ላይ ከተቀመጠ ለእናትና አባቱ የተጠበሩበት መቃብር በቀላሉ ለባለ ፋብሪካዎቹ ለባለ ኢንዱስትሪዎቹ አሳልፎ አይሰጥም። ይህ ባህላችን ነው እና ስለዚህ ምክንያት ህዝቡን ከመሬቱ ላይ አንደኛ በኃይል ማስበጠት፣ ሁለተኛ ደግሞ በዚህ በማታለያ መንገድ እያደረጉ ማስለጠጥ ዘዴያቸው ነው። መሬታችንን በዚህ አይነት ሲወስዱ ህዝቡ የሚገባበትን ቦታ ያጣል። ህዝቡ ልጆቹን የሚያስተምርበት ትምህርት ቤት ተከፍቷል። በየቦታው ትምህርት ቤት አለ። ያታልሉናል። ግን ሌት ከሌለው ልጁን ለማስተማር አይችልም። አገር ከሌለው ልጁን ለማስተማር አይችልም። ሌላ ደግሞ ቋንቋው ነው። ቋንቋው ተፈቅዷል ተባለ። አዎ አይናችን ምስክር ነው እናያለን። ቋንቋው ይሰራል። ይሰራበታል። በኦሮሚያ ውስጥ ይሰራበታል። አሁን በአሁኑ ጊዜ በምናየው መልክ ግን በዘዴ ይህም ቋንቋ እየተሸራረፈ ነው። ይሄ መሸራረፍ የሚባለው እነሱ የሚጠቀሙበት ቃል ነው። እየተሸራረፈ ነው። ኦሮሚያ የተባለው በተለያየ መንገድ ከተማውን አማራ ይበዛበታል ወይ ሶማሌ ይበዛበታል። ስለዚህ ምክንያት ለሁሉም የሚግባባ አማርኛ ቋንቋ አንድ የሚያደርግ ስለሆነ አማርኛ ቋንቋ መነገር አለበት። ልጆች በአማርኛ መማር አለባቸው። ተሸረፈ ማለት ነው። ይህንን ይመሳሰለ የኦሮሞ ቋንቋ እንዳይስፋፋ ያደርጋሉ። ሁለተኛ የእነሱ ጋዜጠኞች የፌዴራል የሚባለውን እንትን የተቀባ ማስክ ያደረገ የእነሱ ጋዜጠኞች በኦሮሚያ አገር የሄዱና ልብ አድርገው ሰው ከተመለከተ በኦሮሚያ አገር የሄዱና በዛች በኦሮሚያ አገር በአማርኛ አማርኛ የማይችለውን ሰው በአማርኛ እንዲናገር ያደርጉታል። ሰውየው ሰባብሮ ወይንም ሴትዮዋ ሰባብራ በምትናገርበት ጊዜ ከዚያ በኋላ እሱ ራሱ ይፈታል። እንግዲህ በኦሮሞ ሀገር እግዚአብሔር ያሳየው አንድ ኦሮሚኛ የሚናገር በደንብ የሚያስተረጉም ሰውየው በጣም አስፈላጊ ከሆነ የሚጠየቀው ጥያቄ ያ ሰውዬ አስፈላጊ ከሆነ የሚያስተረጉም ሰው ጠብቶ ሰውየውን ያስጨንቁታል። ይሄ አንድ ዘዴያቸው ነው። የኦሮሞን ቋንቋ መስማት ሰው እንዲጠላ የሚያደርጉበት ዘዴ ነው ማለት ነው። እንግዲህ በቋንቋም በኩል በትምህርት ቤት ሰው በመንገድ ሲሄድ በትግራይ ሀገር አዎ የረሳሁት ነበር። በትግራይ ሀገር ሆነ ብዬ ተመልክቻለሁ። ያው የነበሩት ጋዜጠኛ ትግራይ ሀገር በሚሄዱበት ጊዜ ሰውየውን በአማርኛ ይጠይቁና ቢሞት በአማርኛ አይመልስም። ሴትዮዋ ብትሞት በአማርኛ አትመልስም። ባለገሮች ናቸው። አማርኛ አይችሉም እንዳይባሉ በደንብ የሰለጠኑ የመንግስት ስራ እየሰሩ የሚኖሩ በራሳቸው ቋንቋ መልስ የሚሰጡ ናቸው። ይህ ነው ጉብዝና። ይህ ነው ብሔራዊነት። ይህ ነው ለራስ መቆም። ለዚህ ነው ብዙ የኛ ኦሮሞ ወጣቶች፣ ሽማግሌዎች፣ አሮጊቶች ህይወታቸውን ያጠፉት ለዛ ለቋንቋ ነው። ግን ያ ቋንቋ አንደኛ ከባላገር ሰዎቹን በማባረር ወደ ከተማ ገብቶ ወዲያው አማርኛ ይማራል ዱርዬም ቢሆን እና የአማራ ቁጥር በዛ ማለት ነው። ሁለተኛ አገር ከሌለው መሬት ከሌለው ይህ ሰውዬ በተወሰነ ጊዜ ውስጥ ይሞታል። ሶስተኛ በኦሮምኛ ያስተምራሉ የተባለው ትምህርት ቤቶቹም የሚማር ብዙ ሰው አማርኛ የሚናገር ከሆነ ያው በዘዴያቸው ወደዛ መመለስ ነው። እንደዚህ አይነት ነገሮችን በብዙ ነው መናገር እንትን አይልም። አረዘምኩብህ። ምንም ችግር የለም። አቶ ሉቤ ይቀጥሉ። አዎ ይህ ነው የእነሱ ዘዴ። ኦሮሞ በሚያድበት ጊዜ የማውቃቸው ሰዎችም አገር ሄዶ ሲመለሱ በኦሮምኛ ያስተምሩ ነበር። ድሮ ሰበታ ሳይደረስ በፊት እንኳን ወደ ኦሮሚያ መጣ የሚባል ምልክት ነበረ በኦሮምኛ ቋንቋ። ያ ሁሉ ተነስተዋል። አሁን የለም፣ አያስፈልግም። ወደ ሱሉልታን ካሳ ካለፈ በኋላ ተነስተዋል እንኳን የሚል ሽምፍታ ከደረሱ በኋላ በፊት የነበረው ብዙ ነገር ቀስ በቀስ እየተሸራረፈ ነው። ያ መሸራረፍ ማለት እንደ ከረሜላ ዝም ብሎ በአፍ ውስጥ ወዲና ወዲህ ሲያወዛውዙት መጨረሻ ላይ ያልቃል። ይሄ ነው በኦሮሞ ላይ ያሉት ወዲያና ወዲህ በማዋከብ መጨረሻ ላይ ኦሮሞ የሚባለው ደብዛው እንዲጠፋ ነው የሚያደርጉት። እና ይሄ ነው በአሁኑ ጊዜ መሬቱ ለራሱ ብቻውን አይደለም፣ ግን መሬት መሰረቱ ነው። ከዛ በኋላ መሬቱ በህዝብ ላይ ነው። ህዝቡ ከመሬት ከሌለው ወደ ከተማ ነው የሚሄደው። በትምህርት ቤት ሰውን የሚያነቃቃ ሳይሆን ሰውን ወደ ኋላ የሚጎትት ነው። ስራ በሚጠይቁበት ጊዜ እኔ እዚህ ሀገር አሁን በጣም ትንሽ ስራ የምትሰራ ሴት አውቃለሁ እና በሀገሯ ዲግሪ አግኝታ ነው የመጣችው። በስራ በምትፈልግበት ጊዜ አማርኛ ስለማትች አንቺ በኦሮሚያ ውስጥ ስራ ፈልጊ ተባለ። በኦሮሚያ ውስጥም ስራ አላገኘችም። በተዘዋወረ መንገድ እዚህ ሀገር ደረሰች። ብዙዎቹን በእንደዚህ አኳሆን ነው የሚያስፈራሩት። ሌላ ነገር ደግሞ ነፍጠኛ ነፍጠኛ ሲል ዛሬ የድሮ አማራ ብቻ ሳይሆን ይሄ ዛሬውም ወያኔዎቹ ነፍጠኞች ናቸው። በተዘዋዋሪ መንገድ ለቤተ ለኦሮሞ ቤተሰብ የሚያማክሩት አረ ለአንተ ልጅ አስብበት፣ አረ ለዚች ልጅ አስብበት፣ ከኦሮሚያ በኦሮሚያ ኦሮምኛ ብቻ ተምራ ከወጣች ተመርቃ እኮ ምን ልትሆን ነው? እዛ ድንጋይ ለቃሚ ነው ወይ የምትሆነው? ስለዚህ ምክንያት አማርኛ እንድትማራል። ግን ወደ ኦሮሞ ሀገር የሚሄድ ማንም ሰው ከጎንደር ወይንም ከትግራይ በዚህ ግዛት ውስጥ ኦሮምኛ ማወቅ አለብን የሚባል ጥያቄ የላቸው። ኦሮሞቹ ግን ወይንም በፌዴራል ገቨርንመንት ውስጥ ሲሰሩ እና ማንም ሰው ሊያይ ይችላል። አስተማሪዎቹ ብዙዎቹ ኦሮምኛ የማይችሉም አማርኛ የማይችሉም በደንብ እነሱ ናቸው በኦሮሚያ ሀገር ውስጥ ዛሬ አስተማሪ የሚሆኑት። እና ይህ ሁሉ በዘዴ አንደኛ የእኛን ቋንቋ መግደል ነው፣ ሁለተኛ ኦሮሞን ከመሬቱ ላይ ማስነሳት ነው። ከዚህ በፊት አገሬን ብሎ ኦሮሞ እንዳይታገል ትግሉን ለመቀሰም ነው። እና ስለዚህ በአረዘም ኩብ በዚሁ አቆማለሁ። የሚቀጥለው ጥያቄ ካለ መልካም። ቶሎቤ እንግዲህ እርሶም ሰፋ አድርገው ገልጸውታል። አሁን እየተነገረ በህዝብ ውስጥ እየተነሳ ያለ ነገር አለ። በኦሮሞ ህዝብ ላይ በኦነግ ምክንያት በርካታ በደሎች እየተፈጸሙበት ይገኛል። የኦነግ ደጋፊ ነህ፣ የኦነግ አባል ነህ፣ የኦነግ ሰላይ ነህ እየተባለ በርካታ የኦሮሞ ልጆች እስር ቤት፣ ግድያ፣ ስደት እየተዳረጉ ነው ያሉት። የኦሮሞ ነጻነት ግንባር መኖር ለኦሮሞ ህዝብ ካልጠቀመ የኦሮሞ ነጻነት ግንባር ድርጅት መኖሩ ምን ፋይዳ አለው እየተባለ በኢትዮጵያ አንድነት የሚያምኑት ዘንድ እየተነሳ ይገኛል። እውን የኦሮሞ ነጻነት ግንባር መኖሩ ለኦሮሞ ህዝብ እንቅፋት ወይም ጉዳት ሆኗል ብለው ያስባሉ እርሶ? እንደዚህ ነው አልሆነም። እኔ በአሁኑ ጊዜ ብዙ አመት የኖርኩ ሰው ነኝ። ኦሮሞ ከየት ቦታ ተነስቶ የዛሬ ቦታ አሁን ያለበት ቦታ እንደደረሰ አውቃለሁ። እና የኦሮሞ ግንባር ነጻ አውጪ ግንባር መኖር ለኦሮሞ ህዝብ ጠቀመ እንጂ አልጎዳም። የኦሮሞ ነጻ አውጪ ግንባር መኖር አበሲኒያኖቹን የሚያስደነግጥ ነው። ቴረር የሚሉት ቦምብ ተወርውሮ ሳይሆን፣ ሰው አሰቃይቶ ሳይሆን፣ ኦኤልኤፍ የሚል ቃል ለአበሻ በሙሉ ቴረር ነው። ማው ማው የሚባል በኬንያ የነበረው ጦርነት በኬንያታ ይመራ የነበረው ለእንግሊዝ ቴረር ነው። እኔ በዚያን ጊዜ ማውቃለሁ ኢትዮጵያ እንዴት እንግሊዝን ትደግፍና ኢትዮጵያ ኢምፓየሯ ማውማውን ታወግዝ ነበር በዚያን ጊዜ። እና ማውማው ቴረር ነበር። የአልጄሪያ ወር ከተማ ውስጥ የሚደረገው ትግል፣ በባላገር የሚደረገው ትግል ቴረር ነበረ። ድምፁን አልጄሪያ ስትራግል ለመስማት አይፈልጉ። ኮሎኒያሊስቶቹ ሁሉ ጊዜ ነፃ አውጪ ስም ማስነሳት አይፈልጉ። ካለ ደግሞ ለማስቀረት የማይቻል ከሆነ ቁሻሻ መቀባበያ አለባቸው። የተለያየ ምክንያት መቀባት ይቀቡታል። በተለያየ መንገድ ይገልጹታል። የስ የኦሮሞ ነፃ አውጪ ግንባር መኖሩ የኦሮሞ ህዝብ የራሱ ነፃነት እንደሚያስፈልገው ያበስራል። ምንም በኦሮሞ መካከል አንዳንድ ሀሳቦች የተጨበጡ ሀሳብ እንዳይጨበጥ የሚያደርገው በቅርብ ጊዜ የመጣ ባህላችን የእነዚሁ ውስጥ ገብቶ ሰርስሮ ገብቶ የውሃዎቹን ወደ ራሳቸው ሀሳብ በመጠምዘዝ የመጣ ጉዳይ ነው። ከልባቸው ለነፃነታቸው እንዲዋጉ በሚያደርጉበት ጊዜ አንተስ ልጆችን ምን ታረጋለህ? ሚስት ከትግራይ ወይንም ከአማራ ጋብታለች በሚል ሰበብ የኦሮሞን ታጋይ ከትግል ያርቁና በኢትዮጵያ ሊሆን ይሻላል የሚል ያሰኛሉ። አበሾች ብዙ ዘዴ አላቸው። እኛ በተፈጥሮ ፊት ለፊት ነው የምንናገረው። የምንጠራውን ሰው ወይ እንገላለን እንጂ መድኃኒት አናበላ። ወይ በጠመንጃ ወይ በሽመል እንገላለን እንጂ መድኃኒት አናበላ። እነሱ ብዙ ዘዴ አላቸው ሳይታወቅባቸው ሰውን ድራሹን እንዲጠፋ የሚያደርጉበት። አበሾች በሚልበት ጊዜ በዛሬ ጊዜ መንግስት ላይ ያሉትም ይሄው ናቸው። እነሱ ያው ምንጩም ከዛው ነው የሚመጣ ብዙውን ጊዜ። ለዚህ ኦኤልኤፍ ወይንም የኦሮሞ ነፃ አውጪ ግንባር መኖር ደካማ መሆኑ ምናምን መሆኑ እሱ ሌላ ነው። የእሱ መኖር ለእነሱ ቴሮሪስት ነው። ኮሎኒያሊስት ደግሞ ቴሮራይዝድ ከሆኑ በኋላ ጊዜ ይመጣል እንዳለ ያ ቴሮራይዝም ኦልሬዲ ወደ ከተማ ጠብቋቸዋል። ስሙን ብቻ በመፍራት ወደ የከተማው በፖሊስ አቅራቢያ በመንግስት አቅራቢያ ለመሆን ለዚህ ነው ከተማ የጠበበ ኤቪደንሱ የምናየው ነው። እና ለወደፊት ትንሽ ታሪክ ሲገኝ ራሳቸው ጓዛቸውን ጠቅልለው ሀገር አላቸው ወደ ሀገራቸው ይሄዳሉ። እንግሊዝ እኮ ትንሽ አይላንድ ናት፣ ግን ኢምፓየርን ሁሉ ትገዛ ነበረ። አገሬ ትንሽ ነው ብላ አልቀረችም። ጭንቅ በሚመጣበት ጊዜ ወደ ሀይላንድ ተመለሰች። የአበሻም ሀይላንድ በእንደዚህ ነው የሚያልቀው በእኔ በኩል። እና የወልት መኖር በጣም በጣም በጣም ኢምፖርታንት ነው። ኦሮሞ የሆነው ሰው እሱም መቅረት አይመኝለት። መልካም አቶ ሉቤ፣ እንግዲህ አሁንም ወደዛው ነው ማመራው። በኢትዮጵያ አንድነት የሚያምኑ ፖለቲከኞች ብዙ ጊዜ ዛሬ ወያኔ እየተጠቀመበት ያለውን ፌዴራሊዝም ይቃወሙታል። በቋንቋ ላይ እና በክልል ላይ የተመሰረተ ነው ነው የሚሉት። እነሱ ደግሞ በሃዳዊ የሚሉት ነገር አለ። ሃዳዊ ስርዓት ወይም ሃዳዊ መንግስት በዛች ሀገር እንደሚያስፈልግ ነው የሚገልጹት። የተለያየ ቋንቋ መኖሩ፣ የተለያየ ክልል መኖሩ አንድነት እንዳንፈጥር ፍቅር እንዳይኖር አድርጎናል። ይሄ ከፋፋይና በቋንቋ ላይ ተመሰረተው ዋጋ የለውም፣ አንቀበልም፣ ሀዳዊ ለኢትዮጵያ ወሳኝ ነው ብለው ያምናሉ። እርስዎ ምን ይላሉ? ሀዳዊ አልገባኝም፣ ትርጉሙ ምንድነው? ሀዳዊ እንግዲህ እነሱ የአንድነት በአንድነት በአንድ ቋንቋ በምናምን በሚሉት ነገር እንደተመሰረተ እንደማለት መሰለኝ። አዎ፣ ምን ይላል የኛ ህዝብ በሚናገርበት ጊዜ በልጅነቴ ሜ ዱረቅ ኦርኬን ፎናታት ይላሉ እና አንዲት አውሬ አይቶ እንጃ ኮርኬ በአማርኛ አላውቀውም አጋዘን ነው መሰለኝ ያችን እንብላት ብለው ሁለቱ በሚናገሩበት ጊዜ አንደኛው እስቲ መጀመሪያውኑም ያቺ እንብላት ብለን የምንጣላባት እውነተኛ ስጋ ሰው የሚበላ ስጋ ከሆነች በኋላ እንጣላ የሚል ሀሳብ ነው ያመጣ። አሁን የጠየቀኝ ጥያቄ በጣም በአንድነት ስም በጣም የኦሮሞን የተማረ ክፍል ግን በኦሮሞ ነጻነት በደንብ ያልነቃ ክፍሎቹን ወደ ራሳቸው ለመመለስና መጨረሻ ላይ ለነጻነትን ሐሳብ ይዞ የሚሄዱትን ቁጥራቸውን ለማሳነስ ነው። ዛሬ ኦፒዲዮ ክንፍ አለ። በመጠኑም ቢሆን በጥቅም የሚያገኙት ግለሰቦች በዚህን የኦፒዲዮ ፕሮፓጋንዳ የኢትዮጵያን አንድነት በዚህ በቋንቋ ላይ የተመሰረተ ትክክል ነው ብለው ያራምዳሉ። ሌሎቹ ደግሞ የኢትዮጵያ አንድነት ቋንቋ ካለ የኢትዮጵያ አንድነት አይኖርም። ቋንቋ ካለ 82 ቋንቋዎች አሉ። እነሱ እንደሚሉት ከሆነ ማለቴ ነው የብሔር ብሔረሰቦች ተብሎ ድርጅቱ 82 መጥቷል። ከዛም ሊበልጡ ይችላሉ ወይንም ደግሞ አዲስ የተፈጠረም ሊሆን ይችላል። እርግጠኛው ይታወቅም ግን 80 ውስጥ ናቸው። 82 ቋንቋዎች ባሉበት ቀበሌ ወይንም ባሉበት አውራጃ ወይንም ባሉበት ዞን ይከበርላቸዋል ተብሎ እየተሰራ ነው። ከዚህ ውስጥ 50% ኦሮሞ ነው። የበደል ያለብን አማራ አማርኛ የሚናገር አማርኛ ቋንቋ 20% አልደረሰም። ትግራይ 7% ነው እነሱ በጨማመሩበት መሰረት። የቀረው በትንሽ ሺ የሚቆጠሩ ሰዎች በሀምሳ ሺ እና በአስር ሺ የሚቆጠሩት ብሔሮች እኩል ከኦሮሞ ጋራ 50% በያዘው ኦሮሞ ጋራ እኩል መብት ነው ያላቸው። ዴሞክራሲ ነው፣ ምንም ችግር የለንም። ግን ያ እያለ የአንድ ቋንቋ አድቮኬት እናደርጋል የሚያደርጉ ሰዎች የእውነት ሊብራል ቢሆኑ እንግዲያውስ ማጆሪቲው ኦሮሞ ሆኖ ኦሮምኛ መሆን አለበት ተብሎ አንድም ጊዜ ተማክቶ አያውቁም። አንድም ጊዜ ተማክቶ አያውቁም። እና ኦሮምኛ መሆን ይሄንን አልተርኔቲቭ ካመጡ እንግዲያውስ ኦሮምኛ መሆን አለበት፣ አማርኛ በቦታው መመለስ አለበት፣ መነገርም የለበትም፣ ትግርኛ መነገርም የለበትም። ለምንድነው አንድ ቁና እህል ያለውና 20 ቁና ያለው እህል ያለው ሰው ሁለቱም ለምንድነው እኩል ኮንትሪቢዩሽናቸው ለምንድነው እንደ እኩል የሚታየው? ይሄ ልክ አይደለም። እና ስለዚህ ነው የኦሮምኛ ቋንቋ እነዚህ ይሄንን የሚመኙ ሰዎች እንኳን እኔ ሐሳብ የለው ውጪ አይደለም የሚመኙ ሰዎች እንኳን በዴሞክራሲ የሚያምኑ ከሆነ በኢትዮጵያ እነት በኢትዮጵያ አንድነት እነሱ የሚሉት ኢትዮጵያ አንድነት ትመጣለች የሚሉ ከሆነ ከልብ የሚያለቅሱለት ከሆነ የኦሮምኛ ቋንቋ የመጀመሪያ ብሔራዊ ቋንቋ መሆን አለበት። እስኪ እዛው ደረጃ እነሱ ይድረሱ። አደርግም የኦሮምኛ ቋንቋ ያደማቸዋል። ስለ ኦሮምኛ ስለ ቋንቋ ሲሰሙ ይደማሉ። የድሮ ነፍጠኞቹ እንኳን ለራሳቸው ርስት ብለው ኦሮምኛ ቋንቋ የሚናገሩ አሉ። ስለዚህ በቋንቋ ላይ ጥላቻ የላቸውም፣ በህዝቡ ላይ ነው እንጂ። እነዚህ በቋንቋም ላይ ነው ጥላቻ ያላቸው። እና ኦሮምኛ ይህንን አድቮኬት አያደርጉም ማለት ነው። የሆነ ሆኖ ወደዚህ ወደ በቋንቋ ላይ የተመሰረተ የሚለው ወያኔን የሚወነጅሉበት መንገድ ነው እንጂ እውነት ከልባቸው በብሔር ላይ የተመሰረተ የሚሉ ከሆነ ከሁሉ የሚጎዳ ኦሮሞ ነው። ከሁሉ የሚጎዳ ኦሮሞ ነው። አንድ ሰው ቅድም ያልኩ አንድ ሰው ይቅርብ የሚባለው አንድ ኩና እህል ያለው አይ ይቅርብ እቺን ተውና ከሌሎቹ ጋር ብትሆን ይበልጥ ኃይል ታገኛለ፣ ይበልጥ ዴቨሎፕመንት ይኖራል፣ ይበልጥ እንትን ትራለ። አንድ ኩና እህል ነው ያለው። ሌላውን ደግሞ 50 ኩና እህል ያለውንም እንደዚህ ተው ብሎ የትኛው ነው በቦታ መተካት የሚፈልጉት? አምስት ኩና ያለውን ነው። ያ ማለት አማርኛ የሚናገረውን። ሌሎቹን ሁሉ ተው ተው ተው ብሎ ራሱ በማይኖሪቲ ቋንቋ ላይ ወደዛ ለመመለስ ነው ኦሮሞዎቹን። ይህንን የምናገረው ስለዚህ ስለ ኢትዮጵያ አንድነት ለሚያወሩ ሰዎች ነው፣ ኦሮሞዎቹ ማለቴ ነው። ስለ ኢትዮጵያ አንድነት የሚያወሩት ይህንን ማወቅ አለባቸው። የመጀመሪያ ጥያቄያቸው የኢትዮጵያ አንድነት ኦኬ እንፈልጋለን፣ ግን አድቮኬት የምታደርጉት እናንተ አበሾቹ በኦሮምኛ የመጀመሪያ ቋንቋ መሆን አለበት፣ ብሔራዊ ቋንቋ መሆን አለበት ብሎ ቆርጦ ከተነሱ በእንደዚህ ከጠየቁ ኢትዮጵያን ላለማጣት ኦሮምኛውን እንናገር መንግስተ ሰማያት እንደ መግባት ነው የሚቆጥሩት። እንደዚህ ለማለት ጋነም እሳት ማለቴ ነው። ሶሪ፣ ጋነም እሳት እንደ መግባት ነው የሚቆጥሩት። ከመጀመሪያውኑ የኦሮምኛ ቋንቋ በእነሱ አፍ በእነሱ ሃይማኖት የሴታን ቋንቋ ብሎ ስለተናገሩ ያቺ ከጭንቅላታቸው ውስጥ አትወጣም። ይህ ነው በዛ በኩል የሚያስፈልገው። በወያኔ በቋንቋ ላይ የተመሰረተ እንትን ዞን መፍጠር ችግር ሆኖባቸው አይደለም፣ ግን ከልባቸው አይደለም። ቅድም ያልኩ ነው እዚያ የማይደርሱበት ደረጃ ላይ አለ ይህንን በሚያነሱበት ጊዜ። መልካም አቶ ሉቤ፣ እስኪ በዚህ አጠር ባለው ሙዚቃ እረፍት እናርግና ወደ ቀጣዩ ቃለ ምልልሳችን እንሸጋገራለን። ሃሌሊ ዲናኬ ያለች የምታዜመውን ዜማ አየር ላይ አለ፣ እርሶም እረፍት ያርጉ። Mama, ጆን ድምጻዊ አልፈነሽ ቀኖ ከልብ እና መሰግናለን ማልወያ እያለች ነው ያቀነቀነችው አቶ ልቤ ብሩ እንግዲህ ቀደም እንደገለጸው ጥሩ ጥሩ ጥሩ ጥሩ ሙዚቃ ነው ዛሬ ሁለቱ በጣም አመሰግናለሁ አቶ ልቤ እንግዲህ እንደገለጸው የኦሮሞ ልጅ ታሰረ በዚህ ሆነ እንዲያል ብዙ አውርተናል ድምጻዊ አልፈነሽ ቀኖ ማልወያ እያለች ዘፍናለች ምንድነው መፍቴው ይሄንን ችግር መታሰሩን መገደዱን መሰደዱን እንዲቆም ምን መደረግ አለበት ይላሉ አንድ መፍቴ መኖር መቻል አለበትና ምንድነው የሚጠበቀው ከኦሮሞ ምሁር ከኦሮሞ ፖለቲከኞችስ ምንድነው የሚጠበቀው ምን መደረግ አለበት ይላሉ ጥሩ ጥሩ ጥያቄ ነው ምን እንግዲህ ብዙ ሰዎች በየጊዜው ይናገራሉ ምን መደረግ እንዳለበት ግን ችግራችን በውጪ የምንኖር የኦሮሚያ ዜጋዎች ሙሉ በሙሉ ጊዜያችን ከዚህ ጋር የተያዘ አይደለም እና በውጪ ያለው የኦሮሞ ዜጋዎቹ መጀመሪያ በራሳቸው ማሐከል ማድረግ የሚችሉት በራሳቸው ማሐከል ያለውን ልዩነት እሱን በተወሰኑ ሰዎች የተፈጠረው ልዩነት እሱ መፍታት ያስፈልጋል። የውጪ መከፋፈል የውስጡን ተስፋ ማሳጣት ሰበብ ይሆናል እስካሁንም ሆኗል ይህ እኛ ያለንበት ሀገር እንደፈለግነው የምንናገርበት እንደፈለግነው የራሳችን ሐሳብ የምንገልጽበት የፈለግነውን አስተያየት ስለ ሀገራችን የምንጽፍበት የፈለግነውን ቦታ ያለ ጥያቄ ለመዘዋወር የምንችልበት ይህንን ሁሉ ያለበት ሀገር ተቀምጠን የኦሮሞ ህዝብ በውጪ ያለውን አንድ ላይ ሰብስበን አንድ ማድረግ የማንችል ከሆነ ለ50 ሚሊዮን የኦሮሞ ህዝብ ብዙም የሚጠቅም ነገር አንሰራም። ግን የኛ አንድነት አገር ውስጥ ያለውን የኦሮሞን ታጋዮች በጣም የልብ ልብ ይሰጣቸዋል፣ መንፈሳቸውን ያድስላቸዋል፣ ይበልጥ ለትግል እንዲተጉ ያረጋቸዋል። ሌሎቹንም በአካባቢው የሚያንዣብቡት የቱ ይሻለናል የቱ ይሻለናል የሚሉትን ወደ በኦሮሞ ትግል ለመሳብ ይረዳቸዋል። ውጪ ያለ ነው ወይ ዝም ማለት ከትግል ጨርሶ ዜሮ መሆንና ከእንግዲህ ወዲህ ምንም ነገር ውስጥ የሚሆነውን ኦሮሚያ አያገባንም ማለት ይሄ እንግዲህ የማይቻል ነገር ነው። ግን ሁሉም አንዳንድ ጊዜ እንባ ይመጣል፣ አንዳንድ ጊዜ ትስቃለ። አምስት ሆኖ በአንድ ሀሳብ ላይ ከተገናኙ ኦርጋናይዜሽን ሆኖ ይወጣል። ነገ ጠዋት ወረቀት ይወጣል፣ ማተብ በደንብ ይደረግበታል፣ እንዲህ ያድርገናል ብሎ አለቀ። ጭኑ የሚያዳምጥ ጆሮ፣ ይሄ አዲስ ነገር ጆሮ፣ ያረጋ ጆሮ ነው ያለ ነው። የትኛው ይሻላል ነው ያረጋ ጆሮ የሚለው። ባለፈው ጊዜ በተደረገ ያረጋ ጆሮ የትኛውን ልከተል የሚለው ነው። ይህንን መተው አለብን፣ ይህንን መተው አለብን። ሁለተኛ አንድ ነገር መያዝ አለብን። ሁሉ ሊሆን አይችልም። ኢትዮጵያ ሆኖ የኦሮሞ ነጻነትም አድቮኬት አድርጎ ደግሞ ኢትዮጵያም ጋራም ሽር ጉድ ማለት አይሆንም። ጨርሶ ተቆራረጡ አይደለም። የፊዚካል መገናኘት፣ የጓደኝነት እንደኔ ዛሬ በእነሱ ቋንቋ የመናገር ይሄ ሁሉ ምንም አይደለም። ግን በፖለቲካ አቋሙ ዛሬ ኦሮሞ በነጻነት አምናለሁ ብሎ ነገ ደግሞ ተመልሶ ይህ ከሆነ ጥሩ ነው፣ በኢትዮጵያ አንድነት የሁሉም ብሔረሰብ እኩልነት የሚያስፈልግ ከሆነ በሚል ሀሳብ እንደገና ሀሳቡን ሲለውጥ መሰረት የያዘ ኦሮሞነት አይደለም። ይህ ወላዋይ ኦሮሞነት ነው። ወላዋይ ደግሞ ሁልጊዜ አደገኛ ነው። ከኔ ጋራ ነው ያለ እያልክ ጉድ ያደርጋል። እና ስለዚህ ወላዋይ ሀሳብ መተው ነው፣ በነጻነት ላይ ማትኮር ነው። ነጻ ካልወጣን የአፍሪካ ቀንድ ጤና አታገኝም። ነጻ ወጣን ማለት 50 ሚሊዮን ጤና አገኘ ማለት ነው። የአፍሪካ ቀንድ ሁሉም አንድ ላይ ሲገመት ያው የኦሮሞ ያህል ነው የሚበዛ እና ስለዚህ 50 ሚሊዮን ሰላም አገኘ። ከወላይታ ጋር ሰላም ያገኛል። ከዚህ በፊት የሚያናቁረው ቀኝ ገዢው ነው ከፋፍለ ግዛ በሚለው። ከሲዳማ ጋር ሰላም ያገኛል። ከጉራጌ ጋር ሰላም ያገኛል። ከሶማሌ ጋር፣ ከአፋር ጋር፣ ከተለያዩ ብሔረሰቦች ጋር ሰላም ያገኛል። የደንጋ ወይም የቦርደር የድንበር ግጭት ይጠፋል። ሰላም ካለ በጥሩ ጎረቤትነት አብሮ መኖር ይመጣል። አለበለዚያም ደግሞ በአንድነት መኖር ይመጣል። ለዚህ ሁሉ እንብርቱ ምንጩ የኦሮሚያ ነጻነት ነው። ሀብትም አሁንም ማንም ይበዘብዛል። ሀብት የኦሮሞ ሀብት መኖሩ ደግሞ ለሰላም ጥሩ ነው። ይህም ራሱ አንድ የሚያበረክተው ነገር ይኖረዋል። ያለን ሀብት ማለቴ ነው። በኦሮሞ አንድነት ካለ ማንም ባህርን ተሻግሮ ይቅርና አባይን ተሻግሮ የኦሮሚያን ምድር እንደፈለገ ሊሸጥ ሊቸበችብ አይችልም። ያ ሁሉ የኛው አንድነት ማጣት ነው። እና ለዚህ እኔ አንድነት የሚለው በውጪ ኦሮሞቹ የመጀመሪያ እርምጃ ራሳቸው አንድ መሆን ነው። ከዛ በኋላ ያ የእነሱ ራሳቸው አንድ የሆኑት በኦሮሞ ህዝብ አገር ውስጥ ባሉት ላይ ትልቅ የትግል እንቅስቃሴያቸው ወደፊት እንዲራመድ ያደርጋል። ራሳቸው አንድ መሆን ነው። የእነሱ አንድ መሆን፣ የእነዛ እንቅስቃሴ መበርታት በኋላ ላይ ለምናደርገው የነጻነት ትግል በፈጠነ ሁኔታ ልንደርስበት እንድንችል ያደርገናል። እና እኔ የምለው እንግዲህ በአንድነት ላይ የተመሰረተ እውነተኛ የውጭ ዜጎች በዚህ ላይ በርትቶ መስራት ያስፈልጋቸዋል። በውስጥ ያሉትም ሰዎች ደግሞ የውጭውን ብቻ በመጠበቅ ዛሬ መጥቶ ነፃ ያወጡናል ብለው የማይጨበጥ በአየር ላይ ያለውን ንፋስ ከመጨበጥ በውስጥ በደንብ አድርጎ መደራጀት፣ መበርታት፣ የማንም አሽከር ያለመሆን፣ ማንንም ያለመከተል፣ በነፃነት ከሚያምኑት በኦሮሞ ነፃነት ከሚያምኑት ጋር ጥብቅ ግንኙነት አድርጎ ስራቸውን ወደፊት መቀጠል አለባቸው። ይህንን ነው የምለው። መልካም። አቶ ለበ ብሩ እንግዲህ እርሶም እንደሚያውቁት በፊት የዛሬ 4 አመትና 5 አመት የነበረው መንደርተኝነት ዛሬ በተወሰነ እንደተቀረፈ ማወቅ ይቻላል። በጣም እጅግ ዘግናኝና አስፈሪ የነበረው መንደርተኝነት በወንዝ መከፋፈል ዛሬ በኦሮሞ ውስጥ እየቀራና ኋላ ቀር መሆኑን የኦሮሞ ልጅ እየተረዳ እንዳለ እናውቃለን። ሌላው አንድ የኦሮሞ ነጻነት ግንባር ኦነግ አንድ በተማሪ ስም ዘመቻ ገመችስ አብዲ በሚል ጥቃት አድርሶ ነበር ከዚህ በፊት አዲስ አበባ ላይና በርካታ የኦሮሞ ልጆች ከሀገር ቤትም ከመላው ዓለም ወደኛ ዝግጅት ክፍል በመደወል በመደሰት ደስታቸውን እየገለጹ ነበር። ደማችንን የኛው ወገን መለሰ እስከማለት ድረስ ደርሰዋል። እንደዚህ አይነት ነገሮች መካሄድ የኦሮሞ ልጅ ይጣበቃል። አቶ ለበ ብሩ የኦሮሞ ነጻነት ግንባር ወይም የኦሮሞ ትግል ምን ላይ ደርሷል ብለው ይገመግማሉ? የመጀመሪያው ጥያቄ ለአንድ ነጻነት ተዋጊ ለአንድ ቅኝ ግዛት ስር የሚተዳደር በማንኛውም መንገድ እድል ካገኘ ለገዢው መደብ መሳሳት የለበትም። የኦሮሞ ነገር ቢሆን ለምን የማይት በጣም ሰዎቹን ያንገበግባቸዋል። ዛሬ ቦምብን ታቅፎ 80% ሰው የሚፈጁት አሉ እኮ በዓለም ላይ በስተዋል። ቦምብን ይዞ ገፍቶ እንደዛ የሚያደርጉት ያ በአዲስ አበባ የተደረገው አንደኛ ትልቅ ወደፊት ሂዱ የሚል ምልክት የሚሰጥ ቆራጥ ኢንዲቪጁዋል ነው። እና እንደነሱ አይነቶቹን ነው ኦሮሞቹ ያጡት። በከተማ ውስጥ ሽብር ያስነሳ ብቻ ሳይሆን በከተማ በባህል ሀገርም እንደዚህ አይነት ነገሮች መሆን ነበረበት። ድልድዮች በየቦታው በኦሮሚያ ውስጥ አሉ። እኛ ለማንጠቀምበት እኛ ለመዝረፍ የሰሩት ድልድይ የኦሮሞ እጅ ለምን አንድ ደማሚት አድርጎ አይፈነቅልም? አልሆነም እኮ እንጠብቃለን ከነሱ። መብራት ኃይሎች በሙሉ ከኦሮሚያ ነው። ከፍንጫን ይወጣሉ፣ ከዚህ ደግሞ እንትን ይወጣሉ ከተለያየ ቦታ። እኛ ለማናበራው መብራት ለምንድን ነው የምንጨነቀው? እኮ ሀብት እየጠፋ ነው። ከነጻነት በኋላ ተመልሶ የሚገነባው ትግራይ የራሷን ሀገር ጨርሳ ነው አጥፍታ ነው በኋላ አሁን ይህንን አበባ ያስመሰለችው። ነጻነት ከሌለ ለሌሎቹ መፈንጠዚያ፣ ለሌሎቹ መጥቶ መንግስትን የሚጠሉት እዚህ ቦታ አሉ ለሚለው መንገድ አመቻቸው ወጥቶላቸው መሄዱ ምን ዋጋ አለው? ስለዚህ በአገር ቤትም ከአገር ውጭም በአገር ቤትም በከተማም ውስጥ እንደዚህ አይነት ነገር በደንብ አድርጎ መስፋፋት አለበት። የኦሮሞ ትግል ምን ላይ ደርሷል በአንተ አስተያየት የሚለው ነው የመጨረሻው ጥያቄ የጠየቀኝ። በእኔ አስተያየት የኦሮሞ ትግል ድሮ እኛ በጀመርን ጊዜ ያለበት ደረጃ ላይ አይደለም። ብዙ ቦታ ደርሷል፣ ብዙ ሰፋ ያለ ላይ ደርሷል። ግን የእርምጃ መውሰድ ሁኔታ በጣም የቀዘቀዘ ነው። ጠበንጃ የመተኮስ ሁኔታ በጣም የቀዘቀዘ ነው። ጠበንጃ ለመተኮስ የተዘጋጁ ሰዎች እንዳሉ በቪዲዮም በምናምንም አይተናል። ይህ እንግዲህ ከምንድን ነው የሚመጣ? ከመሪው ነው። መሪው በወታደር በጎሬና ዲስፕሊን የመሪውን ፈቃድ መጠየቅ አለበት። መሪው ካልፈቀደ በዚህ ቦታ ጀምሩ ካላለ በህዝብ ላይ ደግሞ መጀመር አይቻልም። እነዛ ደግሞ በየቦታው አሉ። አሁን ያልኩ የሚኖሩበትን ህዝብ ካላወቁ ውሃ ሲጠማቸው በድብቅ ውሃ የምትሰጥ በኦሮሞነቷ ስሜት ያላት በድብቅ ውሃ የምታቀብል አካባቢ ከሌለ እንደዚህ ማለቴ መጀመሪያ በአካባቢው ጦርነቱ የሚጀመርበት አካባቢ በፖለቲካ ማብሰል ያስፈልጋል። አንድ ጊዜ ላው ላይ ሄዶ ማብሰል ያስፈልጋል። እንደዛ ከተደረገ በኋላ በሚያጥፋቸው ህዝብ መካከል ሆኖ ጦርነትን ማድረግ የሚያስቸግር አይደለም። ይህ ትልቅ ነገር አይደለም። ትግራይ በስራ አሳይቶናል። በህዝባቸው መካከል ሆኖ እንዴት አድርጎ እንደታገሉ በህዝባቸው እንዴት አድርጎ እንደተደገፉ ሌላ ቀርቶ ታቦት እንኳን እነሱ ከተማ ሲገቡ ንሴብሮ እያሉ ታቦት ወጥቶ ይቀድስላቸዋል፣ ይባርካቸዋል። እስከዚህ ድረስ ነው ሰዎቹ የሰዎቹ ልብ ውስጥ ነው የገቡት። የሰዎቹ ልብ የእውነት ልብ ውስጥ ነው የገቡት። የእኛ ተዋጊዎች የእኛ ታጋዮች የኦሮሞ ህዝብ ልብ ውስጥ መግባት አለብን። በኋላዋ ኦፒዲዮ ቢሆን ሚስቱ ልብ ውስጥ ልጆቹ ልብ ውስጥ መግባት አለበት። የኦሮሞነት ለኦሮሞ ነጻነት እንደሚያስፈልግ ከዛ በኋላ ባሏም ወደ ራሳቸው ለመመለስ የሚያስቸግር ነገር የለም። እና ይሄ ነው የእኛ ትግል። በደንብ አድርገው መዋጋቱ አንዳንድ ነገር ማሳየቱ መጥፎ አይደለም። ግን የእኛ ህዝቦች ልብ ውስጥ በደንብ አድርጎ አልከቡ። ኦኤልኤፍን ይወዳሉ፣ ኦኤልኤፍ መሪያችን ነው የሚሉት። ግን ያ ኦኤልኤፍ የተነሳው የመጀመሪያው አላማ ለኦሮሞ ነጻነት፣ ከዛ በኋላ የተቀጣጠለበት የተጭበረበረ ኮንፊውዝ የተደረገ ኦሮሞ ወደኋላ የመለሰ ያተራመሰ እነሱን ሁሉ ትቼ መጀመሪያ የተነሱበት አላማ ፕሮግራማቸው 74-76 ላይ ያለው የኦሮሞ ነጻ ሪፐብሊክ ኦሮሚያን ለማቋቋም ነው የወጡት። በዛ መልክ የኦሮሞን ህዝብ ማሳመን ነው። እና በጣም አስቸጋሪ አይደለም። እኔ እዚህ ተቀምጬ አስቸጋሪ አይደለም ማለትስ ቃሌን መልሳለሁ። ትንሽ ራሴ ተሳስቼ ነው። ከዛ ሌላ ብዙ ብዙ መስራት ያስፈልጋል እና ይህንኑ ነው ለማለት የሚፈልገው። መልካም አቶ ልቤ፣ ጥያቄዎችን እያጠናቀቅኩ እገኛለሁ። እስኪ አቶ ልቤ ብሩ፣ የኢትዮጵያ ችግር ያለ ኦሮሞ ህዝብ፣ ያለ ሲዳማ፣ ያለ አፋር፣ ሌላም ብሔረሰቦችን ካልያዘ የኢትዮጵያ ችግር ሊፈታ ይችላል ብለው ያስባሉ? አዎ ይፈታል። ትንሽ ይሄ ለአንተ እንግዳ ይሆናል። ኢትዮጵያ የምንለው አበሲኒያ ከሆነ አበሲኒያዎቹ ለብዙ አመት የሚኮሩበት የ3000 የፈለጉትም 10000 አድርጎታል ባለፈው አመት። ይሄን ያህል አመት ወደ ታች ሳይመጡ ኦሮሚያ ያለ ኦሮሚያ ሀገር ያለ ራያና አዘቦ እዛ ሳይደርሱ ወሎ ሳይነኩ በራሳቸው ሀገር ተወስኖ ለብዙ አመት ኖረዋል። ያቺን አበሲኒያ ቢፈልጉ ኢትዮጵያ ቢፈልጉ አበሲኒያ ለማለት ይችላሉ። ግን እነዚህ ችግር በኦሮሞ ላይ ያመጡት አሁንም ችግር በእኛ ላይ የሚጫወቱት እነዚህ አበሲኒያዎች ናቸው። አበሲኒያን ከፈለጉ ኦሮሚያ ብሎ ይውሰደዋል። እኛ የሱም ችግር የለንም እና ኢትዮጵያ የሚለው ቃል ለኦሮሞም ትክክለኛ ስም አይደለም። እዚህ አጋጣሚ ላይ የምናገረው ኢትዮጵያ ማለት ጥቁር ህዝብ ማለት ነው። ኢትዮጵያ ማለት ጥቁር ህዝብ ማለት ነው። ሱዳን ማለት ጥቁር ህዝብ ማለት ነው። ኑቢያ ማለት ጥቁር ህዝብ ማለት ነው። ስለዚህ ምክንያት ያ ጥቁር ህዝብ የተባለው ኖህን ገላውን ያየ አም አባቱ ከንቅልፉ ነብቶ ልጁ ወንድሞቹ ሲያስቅበት ሲያይ አባቱ ጥቁር ጥቁር ሁን ለወንድሞች ባሪያ ሁን አለ። ስለዚህ ምክንያት ጥቁር ህዝብ ማለት ባሪያ ማለት ነው። ያንስም ኢትዮጵያ ባይብል ውስጥ ስላገኘች አባሻ አልፋ ወስዳ ኢትዮጵያ ማለት እኛ ነን የተባለ በግሪክም በአረብኛ በእንደዚህ አይነት ነው። በእንትንም በሂብሩ ኑቢያን አለ፣ ግሪክ ኢትዮጵያ አለች፣ አረብ ሱዳን አለ። እና ስለዚህ ምክንያት የባዕድ ቃል ነው። የሚያሳዝንበት ምንም ምክንያት የለም ኢትዮጵያ የምትባል ስም። ስለዚህ ስማችን ኦሬዲ ኦሮሚያ ነው። በዓለምም ኦሮሚያ በትንሹም ቢሆን በጂኦግራፊ ላይ እየወጣ ነው። በብዙ ኢትዮጵያ በአፍሪካ ቀንድ በሚኖሩ ሰዎች መካከል እየተሰማ ነው። ስለዚህ የራሳችንን ጆሮ ህዝብ እንዲሰማ ማድረግ ነው ነጻነታችንን ለማግኘት የምንችለው። ግን ያለ ኦሮሚያ ኢትዮጵያ ለመኖር አትችልም እንዲህ ተብሎ ነበር። እንግሊዝ ያለ ኢምፓየር ልትኖር አትችልም ተብሎ የሚያስፈራሩ ነበሩ። እና እንግሊዝ ለመልቀቅ አዝማሚያ ኖሯት አንዳንድ ሀገር መልቀቅ ስትጀምር ያለ ኢምፓየራችን ለመኖር አንችልም፣ ያለ ኬንያ መኖር አንችልም፣ ያለ ኡጋንዳ መኖር አንችልም፣ ያለዚህ መኖር አንችልም የሚሉት ነበሩ። የኬንያ ነፍጠኞች የእንግሊዝ ነፍጠኞች በዚያን ጊዜ ከኬንያ ከእንግሊዝ መንግስት ጋር ይጣሉ የነበረ። ኢት ኢዝ ዘ ሴም ቲንግ። አሁን የጠየቀኝ ጥያቄ ያው ከበሻ የመጣ ነው። አንዳንድ ጊዜ የእነሱ ሊብራል ነው ኦሮሚያ ኢትዮጵያ ጠፋች ማለት ነው ኦሮሞ ከሌለ ነው የሚሉት። ለምን ትጠፋለች? ኢትዮጵያን ከፈለጉ ይዟት እዛ በሻ ላይ ይደርብ። እና በእንደዚህ መልክ ነው ነው የማየው። መልካም የመጨረሻ ጥያቄ ላደርገ ወደድኩት አቶ ሎቤ። እንግዲህ ትውልዱ የአባቶቹን አደራ ተወጥቷል ብለው ያምናሉ? በመጨረሻም ሊያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጦት። ጥያቄው ገባኝ። ትውልዱ ይሄ አዲስ ትውልድ የአባቱን ወይም የቀደሙት አባቶቻቸውን አደራ ተወጥቷል ብለው ያስባሉ? አልተወጡም። መልካም። ግን አገን ችግሩ ያልተወጡበት የኛ ህዝብ መንቃት አለበት። አልተማረም የአባቶቹን አባቶቹ ሲያደርጉት የነበረው ትግል የአሁኑ ጄኔሬሽን ላይ በደንብ አርገው አልደረሰም፣ አጥንታቸው ውስጥ አልገባም። በተለይ እኔ የማያቸው ከተማ ቀመስ ነው። አንዴ ባላገር ጥሩ ነው፣ ባላገር መወለዱም ጥሩ ነው። ወደ ከተማ ሲመጡ የባላገርንም የከተማዋንም ሁለቱንም ያውቃል አንድ ሰው። ግን በከተማ አካባቢ የተወለዱት ወይ በልጅነታቸው ወደ ከተማ የተጓዙት ብዙ የአባቶቻቸውን የቅድመ አያቶቻቸውን ትግል አያውቁም። ለምንድን ነው ማን ይንገራቸው? ድሮ በትምህርት ቤት እኛ አልተማርንም። የተማርነው እንደሆነ ኦሮሞ የተፈጠረው መሬት ባዶዋን እንዳትቀር ብሎ እግዚአብሔር አስቀመጣቸው የሚል ብቻ ነው እንጂ ምንም የተማርነው ነገር የለም። መብትም የለንም የራሳችንን የአባቶች ያደረጉልንን በትምህርት ቤት ለማስተማር ወይንም ለመማር እድልም አላገኘንም። ይሄ የኮሎኒያል ድርጅቶቹ ደንበኛ ዘዴ ነው። ያንተን ታሪክ ቀብሮ ያንተን ጀግንነት በሳይኮሎጂ በመንፈስ እንዳትነቃቃ የሚያነቃቃውን የቅድመ አያቶችን ጀግንነት ለማስነሳት አይፈልጉም። ለዚህ ነው የኛ የአሁኑ ትውልድ ያንን ብዙን ጊዜ አያውቅም። መጫቱ ለማ ጀምሮ ነበረ እና ቀሰፉ መጫቱ ለማ በተለያየ ዘዴ ጀምሮ ነበረ። የአባቶቹን ታሪክ ቅርሶች እንዴት አይነት ጀግኖች እንደነበሩ እንዴት አድርገው ኦሮሞ መዋጋት እንደሚችል ተዋግቶ ማሸነፍ እንደሚችል ለማንም እንደማይበገር ቱርክን እንዳሸነፈ እስከ ዛሬ ተምረን አናውቅም። ፖርቹጊዝ እንዳሸነፈ እስከ ዛሬ ተምረን አናውቅም በየትምህርት ቤቱ። ይህ ጀግንነቱን የእኛ ልጆች መማር ያለባቸው ናቸው። ቱርክን በአንድ ጊዜ ይህን የባሪያ ነጋዴ የነበሩትን ቱርክና ፖርቹጊዝን ከሀበሻና ከአፋር ጋር ሆኖ ኦሮሞን በሚገጥሙበት ጊዜ በጠመንጃ በጦር መሳሪያ በሚገጥሙበት ጊዜ የሚገርም ነገር በእንጨት ስለው ብረት በጦርና በጎራዴና በፈረስ ብቻ ነበር ያሸነፉ የነበሩት። ይህ 1522 ጀምሮ እስከ 1830 ድረስ ይህንን ተምረን አናውቅም። አስተምሮን ማቁም ማንም አም ወልድም ነካ አድርጎ ነው የሸሹት የድሮ ጸሐፊዎችም እና ስለዚህ የጀግንነት እድል አግኝተን ጀግንነትን የኦሮሞን ጀግንነት ሁልጊዜ ይህንን ነው እኔ የምመኘው። መቼ አስተምራለሁ? ሳላስተምር እንዴት አድርጌ ሞታለሁ የሚል ሀሳብ ነው ያለኝ እና የኛ ጀግንነት ልጆቻችን ብዙ አያውቁም፣ በጣም የተወሰነ ነው። ነገር ግን ማስተማር አለብን በጀግንነቱን። በጣም ጥሩ ጥያቄ ነው የጠየቀኝ እና እንግዲህ በጣም አመሰግናለሁ። እዚህ በጨረሻ እንደሆነ በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድሉ ልስጦታ ትሉቤ። በጣም ጥሩ ነው። እንግዲህ እኔ የማስተላልፈው የተደጋገመ ይሆናል በሰው ጆሮ ነው። አንደኛ ነገር ይህችኑ መጀመሪያ መጨረሻ ላይ የጠየቀኝ ጥያቄ ነው እና በአሁኑ ጊዜ ያለው ጄኔሬሽን የእነሱን እንደ ልብ እንደሚፈለገው ያለማድረግ ብቻ በዛ ከመቆጨት መጀመሪያ ቤተሰቦቻቸው እንዴት እንደነበሩ ከዛ አያቶቻቸው በምን አይነት ዘዴ ጠላትን ይከላከሉ እንደነበረ በራሳቸው ላይ እየተማመኑ ለማንም ባሪያ ለመሆን ያልፈለጉ ለማንም ተገዢ መሆን ያልፈለጉ ግን በተባበሩት የአውሮፓ ጠመንጃ ያዦችና በአበሲኒያ ክንዳችን እንደተሰበረ ይህንን በደንብ አድርጎ መንገር ነው እና የእኛን ልጆች ወጣቶች የኦሮሞ ኮሎኒ ሆነዋል ብቻ ጫፏን ነጠቅ አድርጎ መናገር በቂ አይደለም። ግን በምን አይነት ኮሎኒ እንደሆነ ያየኛ ህዝብ ለምን እንደተቀበረ ኢየሱስም ያየግናው ህዝብ ለምን የራሱ ባንዲራ ዛሬ እንደሌለ ተምረም አናውቅም እንደጠፋ ለምን ገዳ እንዳይሰራ እንደተደረገ ገዳስ ምን እንደነበረ ይህንን ሁሉ በደንብ አድርገን ለእኛ ልጆች ካልነገርን የእኛ ልጆች በማያውቁት ነገር እንደ አባቶቻችን ትግል እንዋጋለን ወይም ተነስተን የአባቶቻችን ትግል እንመልሳለን የሚል ስሜት አይኖራቸውም። በዚህ ላይ በርትተን ካየ ያለንበት የእኛን ህዝብ ማነሳሳት ነው። በቂ ንቃት አግኝቷል ለማለት አይቻልም እና ማነሳሳትና ማነቃቃት ወደ አንድ አቅጣጫ እንዲሄዱ ያ የኦሮሞ ነጻነት አቅጣጫ እንዲሄዱ ማድረግ ነው። ከተለመዱት ብዙ ንፋሶች ወዲና ወዲህ ከሚያንዣብቡት ንፋሶች የሚከላከሉት የራሳቸውን የአባቶቻቸውን የቅድመ አያቶቻቸው የጀግንነትና በጀግንነት ባክግራውንዳቸውን ሲያውቁ ብቻ ነው። ይህንኑን የምለው አደራ የምለው ለኦሮሞ ህዝብ በያሉበት መጀመሪያ እኛ የምንቀድመው የሚቀድሞ ኦሮሞ ነው። መጀመሪያ ኦሮሞ ሆነ ነው የተወለድ ነው። የአሜሪካ መገር የተወለደ ሰው ኦሮሞ ነው፣ አሜሪካ ሆኖ አይደለም። አሜሪካ ከዛ በኋላ የሚሆነው ነው። እና ስለዚህ ምክንያት እኛ ኦሮሞዎች የኦሮሞን ስም አንድ ጊዜ ለዓለም ደግሞ ማሳወቅ አለብን። አባቶቻችን ነገዳም ኤልባ በ1522 እንዳደረጉት ቢፎሌ በ1542 እንዳደረገ እና እንደዛ ማድረግ አለብን። እንደዛ ለማድረግ ደግሞ የኛ መደማመጥ መማሩ ብቻ ሳይሆን ለመማር ፍላጎት እንዲኖራቸው የዛሬን ወጣቶች ደግሞ አሳስባቸዋለሁ። እግዚአብሔር ይስጥልኝ። መልካም እንግዳዬ አቶ ሉቤ ብሩ ለሰፋ ያለ ትንታኔ ስለሰጡን ከልብ እናመሰግናለን። በእውነቱ ህዝቦትን ስላስተማሩ እናመሰግናለን። በደግመን በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም አመሰግናለሁ። እንግዲህ በሌላ ጊዜ እንገናኛለን። ሰላም ይሁንልን። ኤልሞ አሊ ኑካሳ ያ ኢልማን ኦሮሞ እያለ የሚያዜመውን ዜማ ጋብዤ እሰናበታለሁ። ሁሉም እጅ ለእጅ ያዝ፣ ሞቅ ደመቅ እያለ አንዳንድ ጊዜ ለቀቅ የሚደረግ ነገር መቆም አለበት። ትግል ትግል ነው። ወገብን ጠበቅ አድርጎ ለትግልና ለነጻነት መቆም ዋጋ አለው። ታሰርኩ ተገረፍኩ ብቻ ማውራት ትርጉም የለውም እንላለን። እግዚአብሔር ይስጥልኝ አቶ ልቤ ብሩ። ፕሮግራም ለማብቃት ደቂቃዎች ቀሩናል። በዛ ደቂቃ ደግሞ የተለመደ የሙዚቃ ግብዣ ይኖራል። ሙዚቃውን የመረጠልን እዮብ ነው። አዎ፣ ሙዚቃው የዱላ አሊ ደምበሎ እያለ ያዜመውን ዜማ እንጋብዛለን። ደምበሎ ማለት እንደሚመስለኝ የኔ ቆንጆ እንደማለት ይመስለኛል። ምናልባት ከተሳሳትን እንግዲህ አርሙን እንላለን። ይሄን ዜማ አየር ላይ ያለ እስከ ሳምንት መልካሙን ሁሉ እየተመኘንላችሁ ቸርን ሰንብት። ሰላም። ይፈኒ ገምረብኩ ትብሰኒ ፈይሱማን ክፈለለ እንካብኒ ተወንገል ይችሱማን ትቡለ ይችሱማን ትቡለ ፈይሱማን ክፈለለ እንካብኒ ተወንገል ይችሱማን ትቡለ ይችሱማን ትቡለ Sin embargo.